ومن استنى بسنته واقتفى آثاره إلى أن يرث الله الأرض ومن عليها، فصلوات الله ربي وسلامه عليه. وإن شاء الله تعالى بلفوا جمرنو من صفات الفرقة الناجية ونكون دهنا قوياتشون واندمه توجي سراقة هو دتنياو نكنيمه من دنو سراقة ابن مالك هو دتنياو نكنيمه. أوكي كبلفوا درساتين لمن دردر يا أهل من تنقاقرنال إن شاء الله جزاكم الله خير الجزاء من تنقاقرنال سنتنيا لاينن ويم سنتنيا لاينن يعني هو اللولم قرف فادر جيو هيدا له إن شاء الله نقرقن بلفوا درساتين لايالتك أسنو تنش تبك عندنا درقنو أستاذ أبو مستبشرة جزاه الله خير الجزاء አነይቱ የሚል ላይ ደርሳችኋል እንዳትናገር ተብያለሁ እንግዲህ እኔም ትንሽ ልጨምርላችሁና አነይቱ ብቻ ሳይሆን ነአይቱ የሚለው ማብራችሁ ፈልጋችሁ ነአቲ ብላችሁ ሂዱና አተይና ብላችሁ ትመጣላችሁ ኢንሻአላህ ኢንሻአላህ لا اني ما عندها تناقر ولونيا اللي هي وندمي حق تبقى اللون انايتو يتيكاتشونو السو جزا الله خير الجزا استاذاكين اني دمو نأيتو يميلو تاكشي الهيد نأيتو ان انت دمو قالتقابونا نأتي ازان النمت على المارتنو كزانا كنك ودي عيزاتشو ستمتو أتينا تلالاتشو كلهم عندنا تشو حرفو تشو مقال بابت بيتشانو نأيتو مالت راكوين مالتنو جن أستاذ يالو والنقراتشو مستورا سينجراتشو أنايتو يالو سينجراتشو ነአይቱ ራቅኩኝ ማለት ነው አትናገር ብሎኛል مرحبا ብዬ ነአይቱ ብያለሁ እኔ ግን حرفዎቹ እነሱ ብቻ ናቸው አራት ናቸው እናንተ ለወደፊት ፍለጋ ስትሄዱ ነአቲ እሷን ይዘን እንመጣለን ማለት ነው حرفዎቹ አሁንም እነሱ ናቸው ኑን እና ሐምዛ ታ እና ያ حرفዎቹ መገለባበት ብቻ ነው ለክ ይዛችሁ ስትመጡ ደግሞ ያ ኡስታዝ አተይና ቢሃ ትላላችሁ ይዘናት መጣን طيب ወደ ዛሬው ደርሳችን እንሂድና ወንሻአላሁ ተዓላ اللهم اشرح صدورنا بالايمان ونور قلوبنا بالصلاح والتقوى والامان ووفقنا اللهم لما تحبه وترضاه من امور ديننا ودنيانا واخرانا وان شاء الله تعالى بنفوا من صفات الفرقه الناجيه ብዙ ግሩፖች አሉ የሚበታተኑ ግሩፖች አሉ ብለው ነብያችን ሰለላሁ ዐለይሂ ወሰለም ከገለጹልን በኋላ ወደ 72 ይከፋፈላሉ ብለው ሲያበቁ ከ73ቱ ወደ 73 ማለት ነው ከ73ቱ ነጃ የምትወጣ ግሩፕ አንድ ነች ትብላለች ያቺ ነጃ የምትወጣ ግሩፕ ነብያችን ሰለላሁ ዐለይሂ ወሰለም ما انا عليه واصحابي እኔና ባልደረቦቼ ያለንባት ነች ብለው ገልጸውልን አንዳንዶቹ መገለጫ ባህሪያቶቻቸው አሉ የሚታወቁባቸው እነዚህ ፍርቀቱ ናጂያ የሚባሉት መገለጫ ባህሪያት አላቸውና እነዛ መገለጫ ባህሪያቶችን ይያየን መተናል ከባለፈው ደርሳችን ምን ስፋቲ هذه الفرقه الناجيه الاتباع باحسان لسلف الامه السابقين لقدمت اسلمنا اباطوቻችን በመልካም ሁኔታ መከተል የዚህች ፍርቀቱ ናጂያ ዋነኛ ባህሪዋ ነው ለምን አላህ Subhanahu Wa Ta'ala والذين اتبعوهم باحسان رضي الله عنهم ورضوا عنه واعد لهم جنات تجري تحتها الانهار خالدين فيها ابدا ذلك الفوز العظيم بلوغر سوتوال للصحابهوچنا لنبياچن صلى الله عليه وسلم በመልካም ሁኔታ የሚከተሉ ስላላቸው መከተል የዚህች ፍርቀቱ ናጂያ ዋነኛ መገለጫ ባህሪዋ ነው። እነ ዲን ልእስላሚ ዲኑ ልኢትባዒ ወልእጅትማዕ ላ ዲኑ ተፈሩቂ ወልእብትዳዕ። ዲን ልእስላም የመከተልና የመሰባሰብ ዲን ነው፣ የመበታተንና የፍልስፍና ዲን አይደለም። ለምን? ኢነ ለና ዲነን ገኒየን አን ተዕሪፊ ወአን ዝያደቲ። እስልምና የሚባል ሃይማኖት አለን፣ ማስተዋወቅ የማያስፈልገው እንደዚሁም ከኪሳችን አውጥተን መጨመር የማያስፈልገው ዲን ስላለን ኢብትዳዕ የሚባለው ፈጠራ የሚባለው በጭራሽ አይቀበልም ነው። ኢትባዕ ለረሱሊላሂ ሰለላሁ ዐለይሂ ወሰለም፣ ኢትባዕ ሊሃዲ ሰለፊ ሃዚሂ ልኡማ፣ ለቀደምት የእስልምና አባቶቻችን ምን ሰሓበቲ ወመን ሐዛ ሐዝወሁም፣ ሰሓባና የሰሓባን ፈለግ ተከትለው የመጡ ሁሉ የሚከተል ፍርቀቱ ናጂያ ተብሎ ይሰየማል። እንግዲህ ፍርቀቱ ናጂያ ወይም አህሉ ሱና ወልጀማዓ ወይም አሰለፍ አው ሰለፊያ የሚባለው የግሩፕ ስም አይደለም። መገለጫ ባህሪያቸው ሲያምርላቸው እነዚህ ሰዎች ቀደምት የእስልምና አባቶቻችን ይመስላሉ የሚያሰኛቸው እንጂ። من صفة الفرقة الناجية الاعتصام بكتاب الله تعالى وسنة رسوله صلى الله عليه وسلم. يا فرقة الناجية نجاية متوضع لمن دنو يهولو من نتنتنو يا أخوان واندمه توجي لمن دنو يمن نتنتنو لأنه يقال كما يقال اندمي بانو إن من أراد أن يعرف ما له عند الله فلينظر ما لله عنده. ከአላህ ዘንድ ምን እንደተቀመጠለት ምን እንደሚጠብቀው ከወዲሁ መተንበይ የሚፈልግ ሰው ወይም ደግሞ መገመት የሚፈልግ ሰው ፈሊንዙር ማ ሊላሂ ዒንደህ፣ ለአላህ ተዓላ ከሱ ዘንድ ምን አለ፣ የአላህ ህግጋቶች ስንቶቹ እየተተገበሩ ነው ለማለት እንዲያመቸን የቀደምት የእስልምና አባቶቻችን መገለጫ ባህሪያቸውን እናይና የእነሱ ፈለግ ተከትለን ኢንሻአላህ ልክ እንደነሱ ነፉዝ ብደረጃት ልዑላ እንሻ አላሁ ተዓላ ወነኩነ መዐሁም። ምን ስፋት ልፍርቀት ናጂያ አልዕትሳሙ ብኪታብ ላህ ተዓላ ወሱነት ረሱሊ ስለ ላ ሰለም። ከፍርቀት ናጂያ ነጃ የምትወጣ ግሩፕ መገለጫ ባህሪዋ አንዱ ደግሞ በኪታብና በሱና በነቢያችን ስለ ላሁ ለ ወሰለም በነቢያ ስለ ላ ሰለም ሐዲስና በአላህ ስብሓነ ወተዓላ ከላም ቁርአን ጥብቅ አድርጎ መያዝ ነው። ይህንን አባባል ብዙ ሰው ይናገረዋል። ቁርአንና ሐዲስ ያለ ነው የምንከተለው ይላሉ። አህልል ቢድዓ ራሱ የፈጠራ ሰዎች ቢድዓቸው አከማችተው ሰብስበው ይሄዱ፣ እኛ ቁርአንና ሐዲስ ካለው አንወጣም ይላሉ አይደለ? ወላኪን ነሩዱ ዐለይሂም ቢቀውል ልቃኢሊ ለይሰት አናኢሐቱ ሰክላ ሚስለ ናኢሐት ልሙስተእጀራ ليست النائحة الثكلى بتام هممو تسمتوات حزنو وسطوا اكاتلوات يمتالك سيت غنزب تكفلوات الكشلن تبلا اندمتالاقس عينت هايدلچن ياچي وسط حزن يالات كوسط يهونه نجر وچاوي گزتاو سيتاي بوزو تقواميوچ حالو مالتنو ادعاء بيچ هايدلم مغوت بيچ هايدلم إذا سالت الدموع على الخدين عرف من بكى ممن تباكى بغنچوچ لاي امباوچ سيفسو يالكسنا اللاكسه تليتو يتواقال يلالو كل الناس وكل يدعي وصلا بليلى وليلى لا تقر لذا بذاك ሁሉም ሰው ከሌላ ጋር ግንኙነት እንዳለው ያወራል። ሌላን እወዳታለሁ ሌላ ትወደኛለች ይላል። ሌላ ግን ይህንን ጉዳይ ለሁሉም አታጸድቅላቸው ሁሉንም አላውቃቸውም ብላለች። السلفية الفرقة الناجية الاعتصام بالكتاب والسنة ሁሉም ሰው ادعاء ያደርጋል። ሁሉም እኔም ቁርአንና ሐዲስ ያለው ብቻ ነው የምከተለው። ማንንም ሰው ቁርአንና ሐዲስ ይጋጫለው የሚል አታገኝ። ምንም እንኳን በስራው ቢጋጭ ማለት ነው አላህ ይጠብቀንና ኢዕቲሳም ቢኪታብ ላህ ተዓላ ወሱነቲ ረሱል ሰለላሁ ዐለይሂ ወሰለም ወረዱ ተናዙዒ ወልእክትላፍ ኢላ ዛሊክ። ጭቅጭቅ በሚከሰት ጊዜ አለመግባባት ሲፈጠር ያ ጭቅጭቅ ወደ ቁርአንና ወደ ሐዲስ የሚመልሱት ከሆነ ነው። ለምን አላህ ስብሓነሁ ወተዓላ ወዕተሲሙ ቢሐብሊላሂ ጀሚዓን ወላ ተፈረቁ፣ በአላህ ኪታብ ጥብቅ አድርጋችሁ ያዙ ሁላችሁም አትነጣጠሉ ብሎ አላህ ስብሓነሁ ወተዓላ ትእዛዙ አስተላልፎልናል። በሌላም ሱራ ፈኢን ተናዘዕቱም ፊ ሸይን ፈርዱሁ ኢለላሂ ወረሱሊ ኢንኩንቱም ቱእሚኑነ ቢላህ ወልየውም ልአኺሪ፣ በአላህና በመጨረሻ ቀን የምታምኑ ከሆነ በምትጨቃጨቁ ጊዜ ጭቅጭቃችሁ ወደ ቁርአንና ወደ ሐዲስ መልሱት ብሎ አላህ ስብሓነሁ ወተዓላ አዞናልና። የዚህን ጊዜ አልፊርቀቱ ናጂያ ብቻ ነች ቁርአን በሚለው በሚዳኘው ሁሉ አሚን ብለው የሚቀበሉት። ሰዋኡን ሐከማ ሰዋኡን አሐከመ ለሁም አም ሐከመ ዓለይህም፣ በእነሱ ላይ ቢፈርድባቸው ለእነሱ ቢፈርድላቸው ሁለቱም በጸጋ ደስ ብሏቸው ይቀበሉታል ማለት ነው። ፍርቀት ያኒ ሲፋት ፍርቀት ናጂያ አላህ ስብሓነሁ ወተዓላ ከእነሱ ጋር ያድርገንና ومن صفات فرقة الحق الناجية التمسك بما أجمع عليه السلف وما أجمع عليه علماء الأمة وعدم المشاقة لله ولرسوله صلى الله عليه وسلم. علماء الإسلام قدمت يسلمنا أبات وشاتين ابدأ من الصحابة رضوان الله تعالى عليهم وارضاهم ومن التابعين ومن تبعهم بإحسان إلى يوم الدين. صحابة وجهنا بربت عن ملكة كد النسون تكتلوا يمدوا تابعيون የነበሩበት አመለካከት የነሱ ፈለግ ተከትለው የመጡም ጥብቅ አድርገው የሚይዙና ከአላህና ከመልእክተኛውም የማይቃረኑ በሚሰሩት ስራ በሚያቀርቡት ሐሳብ እንቅስቃሴ በሙሉ የአላህና የአላህ መልእክተኛ ንግግር መሰረት ያደረገ እንጂ ከሱ ጋር የማይጣረስ ሲሆን ያኔ ምን ሲፋቲ አልፍርቀቲ አናጂያ የሚለው እናገኛለን። لمن الله سبحانه وتعالى ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين وله ما تولى ونصله جهنم وساءت مصيرا الى الله سبحانه وتعالى يا الله ملك تنيان صلى الله عليه وسلم يمكارن تككلن يوم مريا قلس كهون اللت بوهالا يا مسلموت يالون من قدم يمكتل يفترى ويمدقمو يليلوش امنتوش هكهاد يمهد بمان يوم نقر في في في كل احواله الدنيويه والاخرويه يليلا يمؤمنو جال هنا كهاديزو يميهد سو يا يازون الناس يزونا حلافينته لسنا تشكموا علن معناتنا مكنياتو ماسرجا اسكاليلو درس حلافينت يميوسدو يا يميسراو سو يرو ونصله جهنم ود جهنم انورورو علن الى الله سبحانه وتعالى الله ود جهنم كما ورور يطبقلنا ለምንድን ነው ወደ ጀሃነም የሚወረወረው? አግሪመንት የለውም ከአላህ ስብሐነሁ ወተዓላ። ከአላህ ጋር አግሪመንት ስለሌለው ወደ ጀሃነም ይወረወራል። ወሳአት መስይራ፣ መመለሻዋም በጣም የከፋች የሆነ ጀሃነም ይላል አላህ ስብሐነሁ ወተዓላ። ምን ፍርቀቲ ምን ሲፋቲ ፍርቀቲ ናጂያ تعظيم قول رسول الله صلى الله عليه وسلم وسنته والعنايه باثاره بحفظها والذب عنها والرضا بتحكيمها. كصفات فرقه الناجيه የፍርቀ ተናጂያ መገለጫ ባህሪው አንደኛው የነብያችን ሰለላሁ ዐለይሂ ወሰለም ንግግርን ማክበር። ነብያችን ያሉት ሁሉ በትክክል ማዕናው የተረዳን በትክክል ተረድቶ ይከተለዋል። ካልተረዳው ደግሞ ወይም ኢልጃኡ ልማዕና ኢላ መን ያዕለሙ አው ኢልጃኡ ልማዕና ኢላ አላህ ሱብሓነሁ ወተዓላ፣ ወደሚያውቁት ሰዎች ማስጠጋት ወይም በመጠየቅም እንዲብራራለት በመፈለግ ካልሆነም ደግሞ ካላገኘው ኢልጃኡ ሐቂቀተ ልማዕና ኢላ አላህ ሱብሓነሁ ወተዓላ ወደ አላህ ስብሐነሁ ወተዓላ በማስጠጋት ማለት ነው። ብቻ የነቢያችን ንግግር እያለ የማንም ሐሳብ የማይቀበል ሰው ያኒ ሙተሲፉን ብሲፋቲ አልፍርቀት ናጂያ አቡ ሐኒፋ ረሕመቱላሂ ተዓላ ዓለይህ ወገፈረ ላሁ ለና ወለህ ምን ይሉ ነበረ? ኢዛ ቃለ ቃኢሉን ቃለ ላህ አው ቃለ ረሱሉላህ ፈዐለ ራእሲ ወለዐይን ይሉ ነበር። አላህ እንዲህ አለ፣ የአላህ መልእክተኛ እንዲህ አሉ ከተባለ ያለምንም ቅድመ ሁኔታ ጭንቅላታችን ላይ እናስቀምጠዋለን፣ እንደዚሁም የሁለት አይኖቻችን ማረፊያ አድርገን እንይዘዋለን አሉ። ወኢዘ ቃለ ቃኢሉን ቃለ ሰሓባ ተኸየርና ወላ ነሒዱ ዐንሃ፣ ሰሓባ እንዲህ ተናግረዋል ከተባለ ሰሓባዎች አማራጭ እንፈልጋለን፣ ሌሎች ሰሓባዎችስ ምን አሉ እንላለን። ባይሆን ከሰሓባዎች አመለካከትና አካሄድ አተረጓጎም አንወጣም አሉ። የአቡ ሐኒፋ ረሕመቱላሂ ተዓላ ዓለይህ የነበራቸው አመለካከት ሌሎቹም ዑለማ ተመሳሳይ የሆነ ነው የተናገሩት የቃላቶች ልዩነት ካልሆነ በስተቀር ሐሳባቸው ሁሉ አንድ ነበር የሚያስተላልፉት አልহামዱሊላህ ረብል ዓለሚን اللهم سبحانه وتعالى يقول انما كان قول المؤمنين اذا دعوا الى الله ورسوله ليحكم بينهم ان يقولوا سمعنا واطعنا واولئك هم المفلحون يمؤمنوا نغغر مهون ما ميغبا ود الله نا ود الله ملكتنيا بميترو غزي ليحكم بينهم بمكاكلاچو انديفر ان يقولوا سمعنا واطعنا سمان تعززن مالت بيچا نو ميغباچو الى الله سبحانه وتعالى يا الله نغغر كهونه لك ابو حنيفه رحمه الله تعالى عليه وغفر الله لنا ولا اندالوت فعلى الراس والعين انا تي لا اسقمطوالو كهولم بلاي نو معناتو كهولم بلاي چنكلاتي لا اسقمطوالو يهولت عينيه معرفيا ما درگوالو اندالوت بل ينصر الله سبحانه وتعالى فلا وربك لا يؤمنون حتى يحكموك فيما شجر بينهم ثم لا يجدوا في انفسهم حرجا مما قضيت ويسلموا تسليما بقيته املا له ير الله سبحانه وتعالى براسه منو يتناقر له ايامنوا سوت ايامنوا حتى يحكموك فراجا درغو اسكلاس قمطو درس امانوت ايدلهم فيما شجر بينهم بمكاكلاچو لميكستهو چكچقنا نترك على مغبابات انتن فراجا درغو اسكال وسلو درس علامنوا من الله سبحانه وتعالى يايماناچين ملكيا ينبياچين صلى الله عليه وسلم تكتايوچ መሆናችን መለኪያው የሳቸው ንግግር በመካከላችን ፈራጅ ሆኖ መቀመጥ መቻል አለበት ካልሆነስ ሰው ሁሉ ችግር ሲያጋጥመው ወይም ጭቅጭቅና ንትርክ ሲያጋጥመው የራሱ የሆነ ከኪሱ ያወጣ ሐሳብ የሚሰጥ ከሆነ ይህ አይነቱ አካሃድ يعني يخرجنا من الفرقه الناجيه ከ73ቱ መካከል ነጃ የምትወጣ ግሩፕ ከሷ ውስጥ እንዳንሆን ያግደናል አላህ Subhanahu Wa Ta'ala ይጠብቀልና طيب ومن صفات فرقه الناجيه بذل الجهد في معرفه الحق ودلائله وعدم الرضا باقوال الرجال في دين الله مما لا يؤيد كتاب ولا سنه ولا اصل اصله علماء المسلمين كذلك فرقه الناجيه مجلچا بحرياتوچوا مكاكل عنده دغمو بذل الجهد لفاتن ماسقدم ملفات مدكم مطار في معرفه الحق ونتن بما وقلاينا ودلائله እንዱ ማስረጃዎቹ ኡነትና ማስረጃዎቹ በማወቅ ላይ ጥረት ማድረግ አንዳንድ ጊዜ ሰዎች በጣም በሚገርም ሁኔታ ማንን እንከተልሽ ይላል ሱብሃንአላህ ጥረት አድርጋለሁ ይመጀመሪያ ዓሊም የሆነ ሰው እኮ የዑለማዎች ንግግር አትሊስት ዓሊም ባንሆንም እንኳን ምን ጠለበት العلم طلاب العلم هنا علم ፈላጊዎች መሆን መቻል አለበት علم ፈላጊዎች መሆን አለበት علم ፈላጊዎች ከሆን ዑለማዎች በሚናገሩት ንግግር እየተከታተልን ማስረጃዎቻቸው እየተከታተልን ከቁርአንና ከሐዲስ ያገናኘን የየትኛው ዓሊም ወደ ሐቁ ቅርብ እንደሆነ እንረዳዋለን ግን ቁጭ ብለን ሙሐደራ ሰማን ወይም ደግሞ ሁለት ዓሊሞች ተጨቃጨቁ ሲሰማ እሺ ወዴት እንሂድ ማንን እንከተል የሚባል አባባል አለ ولكن الفرقه الناجيه تبذل الجهد ልፋቷን ትሰጣለች ትለፋለች ትጥራለች ትግራለች ሐቅን ለማወቅና እንዲሁም ማስረጃው ለመከታተል ኬት አገኘው የትኛው kitab ነው kitab አላወቁትም ጥላልገው ያገኙታል ካገኙት በኋላ ምናልባትም አረብኛ በትክክል ላይ ይረዱ ይችላሉ አረብኛ በትክክል መረዳት ቋንቋው አቀማመጡ ሙብተዳና ኸበር ፋዒልና መፍዑል የመሳሰሉ ዘርፍ ሐል ልዩነታቸው ምንድነው የሚሰጡት ማዕናስ ምንድነው ከዛ ማልፎ ተርፎ بلاغه وسط تجبته ي معنى وملئكت من يهل طبق على مهونهنا اسكيت اندميغواز يمساسلو هو علم المعانينا حقيقه لو مجاز لو يميلو راسو بذل الجهد يميبالو الناسي كل يكاتتالو وعدم الرضا باقوال الرجال في دين الله بالله من قد لا يسوج ترى يونه يسوج نغغر لا يسدستن يغبا نريد ان نكون من الفرقه الناجيه فرقه اهل الحق يؤناتي هونو جروبوچ ناتچونا يمانم يتراسو نغغر لياسدستن ايگبا في دين الله بالله منگدكون عند سو بدق بلو يالقسم يهون انبا قرتو دم بيالقس راسو قران ان حديث ماسرجا ادرغوس كلاستمارن درس يراسو حساب نو بزي دستن يال نهور ايگبان يراسو حساب نو اندراسو حساب ወይም ተወዳጅነት ያገኛል ወይም ደግሞ ተወዳጅነትን ያጣል ወአማ እንደ ማስረጃ አድርገን የምንተከመው قل قال الله او قال رسول الله صلى الله عليه وسلم ነብያችን እንዲህ አሉ الله سبحانه وتعالى እንዲህ አለ የሚለው ብቻ يا جماعه لو بلا يمتصفوت ان شاء الله طاعاتوቻቸው سبسب ادرጓቸው جزاكم الله خير الجزاء سبسب ادرጓቸው احسن الله اليكم قال هنا قي كوفيا اندانطلباتو في دين الله مما لا يؤيده كتاب ولا سنه قراننا حديث የማይደግፈው ከሆነ ቁርአንና ሐዲስ የማይደግፈው ከሆነ የሰው ንግግር ብቻው ሊያስደስት አይገባም ولا اصل اصله علماء المسلمين የሙስሊሞች ዑለማዎች ያስቀመጡት መሰረት መስካል ሆነ ድረስ قال الله تعالى الذين يستمعون القول فيتبعون احسنه اولئك الذين هداهم الله واولئك هم اولو الالباب انذا ቃላቶችን አዳምጠው መልካሙን እየተከተሉ መልካም የሚያሰኘው ማስረጃ ሲኖረው ነው እንጂ እኛ ተሰባስበን መልካም ነው ስላልነው አይደለም መልካሙን ተከትለው የሚሄዱ ደጋግ የአላህ ባሮች እነሱ ናቸው አላህ ቀጥተኛው መንገድ የመራቸው እነሱም ናቸው ልባሞች ይላል አላህ Subhanahu Wa Ta'ala ከልባሞች አድርገንና ومن صفات فرقه الناجيه هذه الفرقه الناجيه كذلك فرقة الناجية نجاية متوت أيهونش جروب الطائفة المنصورة يا الله قزانا ارداتا يمين لكساتي ونج نبي صلى الله عليه وسلم لا يضرهم من خزلهم ولا من خالفهم نسون يمين كارننا نسون أواردان له يمين سوهلو أيسا كالتن بلوى النبي صلى الله عليه وسلم ينزي جروبوش ليلان يوم الجنج أبهريا تونجري محبة المؤمنين ورحمة المسلمين الزيلة يا جماعة بدل بارغن ود راساتين نوسدونا فرقه الناجيه مسلموت يهونو لمندنو كاسات نجا لموطات ينبياتن صلى الله عليه وسلم تككلنيا تكتايت لمهون ادله قران ان حديث كهولم بلاس قدم نكبلالن سنلس اهونم كليلوچو سميتاچو تكتلو كميهدو سوج لمداننا ليت بلن تككلنيا مؤمنوچ لمهونو انجديو محبه المؤمنين ورحمه المسلمين من صفات الفرقه الناجيه نجا كميوطو غروپوچ مگلچا بحريات مكاكل مؤمنوچن مودد لمسلموچن مازن يا سبحان الله فان عباد الله الصالحين هم اعرف عباد الله للحق وارحمهم للخلق واعبدهم للخالق ان عباد الله سبحانه وتعالى الصالحين دغاك يوني الله باروج قدم ستتنال بذلوا الجهد بلنا لفاتن مسطت يدين الاسلام لما وقنا يعني دين الاسلام لما خدم ماسرجاوچو لمكتاتل بذلوا الجهد لفاتن مسطت بتام منفات يلفالو يتغالو حق لما وقنا ماسرجان لماسباسب بلنا እዚህም ላይ መحبቱ المؤمنين ورحمه المسلمين ለሙእሚኖች መውደድ ለሙስሊሞች ማዘን ሙእሚንና ሙስሊም ፈርቁ ታውቁታላችሁ ሙእሚን يعني ደረጃው ትንሽ ከፍ ያለ ነው ከሙስሊም ይልቅ ሙስሊም ትንሽ ድክመቶች ይኖሩታል ሙእሚኖች ሲሆኑ መحبባ እንወዳቸዋለን መውደድም ግዴታ አለብን የመውደድ ግዴታም አለብን محبة المؤمنين مؤمنين نودالن ورحمة المسلمين للمسلمين ደሞ እናዝንላቸዋለን ምን ማለት ነው በዲኑ ጠንካራ የሆነ ሰው ተወደዋለ በዲኑ ደከም ያለ ደግሞ ታዝንለታለ አትጠላውም ጥላቻ የሚባል ቦታ የለውም እዚህ ቦታ ላይ ጀማዓ خير አስመስሎ شيطان በማናውቀው መልኩ ወደማንፈልገው መንገድ ይነዳል ከኛ ውጭ ለሐቅ ተቆርቋሪ ያለለ ያስመስለንና ሙስሊሞች ወንድሞቻችንና እህቶቻችን ሁሉ እንድንጠላ ያደርገናል ይሄ የዲን الاسلام አካል ሳይሆን የሸይጣን ወህይ ነው የሸይጣን ወህይ ነው እነከ ለያሉ እንዴት ብለን እንሰራለን እነከ ለያሉ እንዴት አድርገን እንሄዳለን ያስብልህና መጨረሻ ላይ ነፍስያ ውስጥ ይከተናል ስራችን በሙሉ ኢኽላስ የሌለው ብልሽት ይሆናል واما ሲፋት ፍርቀት ናጂያ መሐበቱ ልሙእሚኒን አንድ ሙእሚን በዲን ልእስላም ላይ ጠንከር ብሎ የሚሄድ ወንድ ምህት ስታዩ ውደዱት። ደከም ያለ ስታዩ ደግሞ እዘኑለት። አይወሽ ወንድሜ እንዲህ ባላደረገ፣ ወይኔ ወንድሜ ብላችሁ ልታዘኑለት ይገባል። ሙስሊም ወንድም መቼ ነው የሚያስፈልገው? አንድ ሙስሊም ወንድሙ ሸይጣን እንደፈለገ እየተጫወተበት ያኔ ወንድሜን ላድን ብሎ ካልደረሰለትና ካልረዳው መቼ ነው የሚያስፈልገው? ለምን ሊያበላው ሊያጠጣው ሊያለብሰው? ያ ሱብሓነላሂ አልከሪም። ዋናው የሚፈለገው እኛ አፕሳይድ ዳውን አድርገነዋል። በመጀመሪያ ደረጃ በዲኑ ጥንካሬ ያሌለው ወንድም እህት ሊያሳዝነን ይገባል። አይውሽ ወንድሜ በጠነከረልኝ። ዓብዱላህ ብን ዓባስ ረዲየላሁ ዐንሁ ወርዳ በዲን ልእስላም አንድ መስአላ ባወቅኩኝ ቁጥር አሉ። ኢማጅን አድርጉት እንግዲህ ዓብዱላህ ብን ዓባስ ሐብሩ ልኡማ ወትርጁማኑ ልቁርአን የተባሉ ናቸው። የዚህ ኡመቱ ሙሐመድ ሰለላሁ ዐለይሂ ወሰለም ቁጥር አንድ አዋቂና እንደዚሁም ደግሞ ትርጁማኑ ልቁርአን የቁርአንም ትርጉሙ የተባሉ ናቸው። ቁርአን ትርጉም ያውቃሉ ሳይሆን የቁርአን ትርጉም ናቸው የተባሉ እኚህ ሰሓቢ ማንኛውም የዲን ልእስላም መስአላ ባወቅኩኝ ቁጥር ያኒ ምን አለበት ሙስሊሞች ሁሉ ይህ አይነቱ መረዳት በተረዱት ብዬ እመኛለሁኝ አሉ። ለሙስሊሞች ወንድሞቻቸው ካላቸው መልካም ምኞት ነው የሚመለከተው። አሸይኽ መሐመድ ሳሊሕ አልዑተይሚን ረሕመቱላሂ ተዓላ ዓለይህ ሱኢለ የውም ምን አልአያም ዓን አህል ልሙሐረማት ሙርተኪብ ዝኑብ ወንጀል የሚሰራ ሰው። አንድ ሰው ወንጀል የሚሰራ ከሆነ በቢድአ የተፈተነ ሰው ምን እናደርገዋል? ፈቃለ ረሒመሁ ላሁ ተዓላ ኑሕቡሁ ወኑብጊዱሁ እንወደዋለን እንጠለዋለን አሉ። ስብሓነላህ። እንወደዋለን እንጠለዋለን፣ ውዴታና ጥላቻ አንድ ቦታ ሲሰባሰቡ ተመልከቱ። ኑሕቡሁ ቢቀድሪ ኢማኒሂ የኢማኑ ያህል እንወደዋለን። ወኑብጊዱሁ ቢቀድሪ ቢድዕሂ ወመዓሲሂ የወንጀሉ ያህልና የቢድዓው ያህል ደግሞ እንጠላዋለን። ያ ማለት ምንድን ነው? ሙእሚን ወንድምህ ነው፣ ኤኒ ታይም ትወደዋለህ። ሐራም እየሰራ ነው፣ ቢቀድሪ ማ እርተከበሁ ትጠላዋለህ። እንዴት እንዲህ ያደርጋል? ሙጃማላ የሚባል የለም። እንዳይጠላኝ ብለህ ዝም አትለውም። እዛች ሐራምም ላይ የጠላሁ እንግዲህ ግልጽ አድርገህ ትነግረዋለህ ነው። ለሙስሊሞች ማዘንና ሙእሚኖችን መውደድ ምን ሲፋት ያዴን ፍርቀት ናጂያ ወኑስሒህም ምክር መስጠታቸውም ወከፊል አዛ ወሸሪ አንሁም ወደ ሙስሊሞችን መጥፎ ነገር እንዳይደርስባቸው መከላከል። እንኳንስ ሰውየው የመጥፎ ስራ ባለቤት ሆኖ ሙስሊሞችን ለማጥቃትና ለማስጠቃት ወደ ሙስሊሞች ሊሄድ ቀርቶ እንዲያው እነሱ ጋር መጥፎ ነገር እንዳይደርስ የሚከላከል መሆን መቻል አለበት። ጠይብ፣ እነማን ናቸው ሙስሊሞች ወንድሞቻችን ክፋት እንዳያጋጥማቸው ብለው የሚጨነቁ? እነማን ናቸውስ በሙስሊሞች ላይ የተለያየ መርዝ እያመጡ የሚያርከፈክፉ? ሱብሃንአላህ። ይሰግዳል፣ ይጾማል። ሰውየው ሙስሊም ላይ የሚያርከፈክፍ ከሆነ ዲን ያኒ መጥፎ ነገር መከላከል ቀርቶ የራሱ መጥፎ ነገር እንኳን የማይከላከል ከሆነ በምን አይነት ኢማን ላይ ነው ያለው ይህ አይነቱ ሰው? እንዲሁስ ፍርቀቱ ናጂያ ላይ ለመግባትስ ምን ምልክት አለውና? አልፍርቀቱ ናጂያ ነጃ የወጣች ከተጠያቂነት ነጃ የወጣች ግሩፕ ለመግባት ምንም አይነት ዋስትና የለውም። አላህ ስብሓነሁ ወተዓላ ብረሕመቲሂ ወፈድሊሂ ወጁዲሂ ወከረሚሂ ይቀላቅለን ከዚህች ግሩፕና ደግ የሆነች ጀማዓ አልፍርቀቱ ናጂያ አጣኢፈቱ አልመንሱራ አለቲ ተመሰከት ቢሃዲ ሰለፊ ሃዚሂ ልኡማ ረሕመቱላሂ ተዓላ ዓለ አልጀሚዕ ያ አዩሃ አለዚነ አመኑ መን የርተደ ሚንኩም ዓን ዲኒሂ ፈሰውፈ የእቲ ላሁ ቢቀውሚን ዩሕቡሁም ወዩሕቡነ አዚለትን ዓለ ልሙእሚኒን አዕዘትን ዓለ ልካፊሪን። እናንተ ያመናችሁ ሆይ ይላል አላህ ስብሓነሁ ወተዓላ ሱረት ልማኢዳ ላይ መን የርተደ ሚንኩም ዓን ዲኒሂ ከእናንተ መካከል ዲኑን ለቁ በሌሎች ሁኔታዎች የሚጠመድ ሰው ካለ ፈሰውፈ የእቲ ላሁ ቢቀውሚን ዩሕቡሁም ወዩሕቡነ አላህን የሚወዱና አላህም የሚወዳቸው ህዝቦች ያመጣል አላህ ስብሓነሁ ወተዓላ። ለአላህ ስብሓነሁ ወተዓላ አይሳነውም የፈለገው መስራት። የዚህች አላህ የሚወዳት አላህንም የሚወዱ ግሩፖች መገለጫ ባህሪያቸው ተመልከቱ፣ ተመልከቱ ያኒ ባህሪያቸው ዩሕቡሁም ወዩሕቡነ አዚለቲን ዓለ ልሙእሚኒን በሙእሚኖች ወንድሞቻቸው ላይ ትሁቶች ይሆናሉ። ትሁቶች ናቸው በሙእሚኖች ወንድሞቻቸው ላይ አዕዘትን ዐለል ካፊሪን በከሃዲያኖች ላይ ግን ክብራቸው ጠብቀው ይሄዳሉ። ክብራቸው ዝቅ አያደርጉም። ክብራቸው ዝቅ የሚያደርጉት ለአላህ ባሪያ ነው። የአላህ ባሪያ ግን ለአላህ ክብሩን ዝቅ ስላደረገና ለአላህ ስብሓነሁ ወተዓላ ሲል ራሱን ዝቅ አድርጎ ትሁት ሁኖ ተናንሶ ስላለ ሙእሚን ወንድሙም ይህ አይነቱ ባሪያ ሲያይ ያከብረዋል። ያዕኒ ክንፉ ዝቅ ያደርግለታል ማለት ነው። አላህን የካደ ከሃዲ ከሆነ ግን ምንም ያዕኒ አዕዘ ክብርህን ጠብቀህ ትሄዳለህ። ለእሱ ስትል አትዋረድም፣ አትተናነስም ማለት ነው። ወሚን ሲፋት ሃዚህ ልፍርቀት ናጂያ ሰላመቱ ቁሉብህም ወአልሲነትህም ሊሰለፍ ልኡማ ረዲየላሁ ተዓላ አንሁም ወአርዳሁም። ምላሳቸውም እንዲሁም ልባቸውም ነፃ መሆን መቻል አለበት። ለየትኞች? ለቀደምት የእስልምና አባቶቻቸው ኢብዳእ ምን አሰሓባ ሪድዋኑላሂ ተዓላ ዓለይሂም ወአርዳሁም ወገፈረ ላሁ ለና ወለሁም። ከሰሓባ ጀምሮ የሰሓባን ፈለግ ተከትለው የሚመጡ ደጋግ የአላህ ባሮች ሁሉ ከእነዚህ ሰዎች ምላሶቻቸውና ልቦቻቸው ይጠብቃሉ። ምላሶቻቸውን በመጥፎ አያነሷቸውም። ምትሩማ የዝኩሩ ባዕዱ ባዕዱ አልሙንተሲቢነ ኢለ ልእስላም ሙስሊምንን ባዩቹ የዝኩሩነ ሙዓውያ ረዲየላሁ ዐንሁ ወአርዳህ ቢሱ በል የልዐኑነሁ ምን ዐለ ልሚንበር። ሚንበር ላይ ሆነው ሙዓውያን የሚራገሙ ሙስሊም ተብዬዎች አሉ። ወሚን አልሙስሊሚን መን የልዐኑ አባ በክርን ወዑመር ምን አልሙንተሲቢነ ኢለ ልእስላም ሙስሊምንን ባዮች ውስጣቸው አላሁ ዐለም፣ ከአላህ ጋር ያላቸው ግንኙነት አላሁ ዐለም፣ ውጭ ውጭ የሚንቀሳቀሱት የሚናገሩት ግን እናምናለን ከሚሉት እምነት ጋር የሚጣረስ ነው ሆኖ ነው እያገኘ ነው ያለ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ኸሊፍ አድርገው የሸሟቸው አቡበክር ስዲቅ ረዲየላሁ ዐንሁ ወአርዳ ነቢያችን ሊሞቱ አካባቢ አቡበክር ያሰግድ እዘዙት አሉ። በኋላም ትንሽ መኸላለፍ ተፈጥሮ ነበረ ከመዲና ሰዎች ይሁን ከመካ ሰዎች ይሁን በሚል ላይ አንድ የመዲና ተወላጅ ነቢያችን ሰለላሁ ዐለይሂ ወሰለም ሊሞቱ አካባቢ ኢማም አድርገው የተዉት ሰው እሱን እመራለሁ የሚል ብቃት ያለው ሰው ካለ ይውጣና ሙባይዓ እናድርግለታ ሲል ጸጥ አሉ። ሁሉ ጸጥ አሉ። ነቢያችን ሰለላሁ ዐለይሂ ወሰለም በእንዲህ አይነቱ የተከበረ አድርገው የተዉት ሰሓቢ አቡበክርን ስዲቅ ረዲየላሁ ዐንሁ ወአርዳህ የሚያንቋሽሹና የሚራገሙ አሉ። ዑመር ብን አልኸጣብ አሐዱ ልሙበሸራ አሐዱ ልዐሸረት ልሙበሸራ ብልጀና በጀነት ከተበሰሩ መካከል አንዱ ዑመር ብን አልኸጣብ ይገኙበታል። እኚህን ሰሓቢ የሚራገሙ አሉ። ዑስማን ብን ዐፋን ረዲየላሁ ዐንሁ ወአርዳ የሚራገሙና ካፊር ነው የሚሉ አሉ። እነዚህን ሰሓባዎች መራገምና መጥላት ማለት ሱብሓነላህ ሰነድህ መርሳት ማለት ነው። ሰነድህ መርሳት ፕላስ ነቢያችን ሰለላሁ ዐለይሂ ወሰለም ከአላህ ሱብሓነሁ ወተዓላ ተነግሯቸው የጀነት ናቸው የተባሉ ማንቋሸሽና እርግማን ማውረድ ማለት ከአላህ ጋር መቃረን ማለት ነው። እስልምናችን ላይ በጣም በከፍተኛ ሁኔታ ችግር ውስጥ የሚከትና ምናልባትም ከዲን ልእስላም የሚያስወጣ እንዲሆን ይችላል። አላህ ስብሓነሁ ወተዓላ ይጠብቀልና። ጠይብ ኢማሙ ሻፊዒ ረሕመቱላሂ ተዓላ ዓለይህ ወኸሊፈቱል ኻሚስ ዑመር ብን ዓብድልዓዚዝ ረሒመሁላሁ ተዓላ የተናገሯት ንግግር አለች፣ በጣም ደስ የምትል ንግግር። ሁለቱም የተናገሯት ስለ ሙዓውያ እና ስለ ዓልይ ብን አቢ ጣሊብ ረዲየላሁ ዐንሁም ጀሚዓን ሁሉንም አላህ ነገረ ስራቸው ይውደድላቸው፣ የተሳሳቱትም አላህ አፉ ይበላቸው እና በመካከላቸው ስለተፈጠረው ጦርነትና አለመግባባት አስመልክቶ ሲጠየቁ ምን አሉ? ትልካ ዲማኡን ቀድ ጠሀረ አላሁ ሚንሃ አይዲየና ፈሀል ላ ኑጠሂሩ ሚንሃ አልሲነተና ነው። ያችማ እኮ ደም እኮ ነች። አላህ ስብሓነሁ ወተዓላ እጆቻችን እዛች ደም ውስጥ እንዳትነከር አላህ ጠብቆልናል። እኛ ምላሳችን ለምን እዛ ደም ውስጥ እንነክራለን? እኛን አይመለከትም ብለው ምላሳቸው ጠብቀዋል። ሰላመቱ ቁሉብህም ወአልሲነትህም ምላሳቸውና ቀልባቸው መጠበቅ፣ ሰላም፣ ነፃ፣ ንጹህ መሆን ለሰለፊ ልኡማ ቀደምት የእስልምና አባቶች ረዲየላሁ ዐንሁም ወአርዳሁም ወመሐበቱም እነሱን መውደድ ሚን ሲፋት ልፍርቀት ናጂያ ነጃ ከሚወጡ ግሩፖች መካከል መገለጫ ባህሪያቸው አንዱ ይሄ ነው። ለምን ከተባለ ቁርአን ለአላህ ስብሓነሁ ወተዓላ የሙእሚኖች መገለጫ ባህሪ አድርጎ ሲያመጣ ሙእሚኖች ማለት እነዛ ነጃ የሚወጡ ናቸውና والذين جاءوا من بعدهم يقولون ربنا اغفر لنا ولإخواننا الذين سبقونا بالإيمان ولا تجعل في قلوبنا غلا للذين آمنوا ربنا إنك رؤوف رحيم للبرد. الله سبحانه وتعالى كنزي من المهاجرين والأنصار كتكسبوها لصحابة وجه يمدينا سوچنا يمكا سوچ الله ودون لا جوال لدينا جو سيلو بزو استواز وادرقو بزو لفتوال كالبوها لله سبحانه وتعالى والذين جاءوا من بعدهم إلى كنسو بها لا يمي مدى اسكائلتك يا مادرس بأسلمنا لاي متمسكونو يمي قوازنا ينسون فلاقيزو يمي مدى هلو والذين جاءوا من بعدهم يقولون ربنا اغفر لنا ولإخواننا الذين سبقونا بالإيمان ጌታችን ሆይ እኛንም ማረን ከኛ በፊት የነበሩ ሙስሊሞች ወንድሞቻችን በእምነት የቀደሙን ወንድሞቻችንን ማረልን ولا تجعل في قلوبنا غلا للذين آمنوا ربنا إنك غفور رحيم إنك رؤوف رحيم ولا تجعل في قلوبنا በቀልባችን ውስጥ ማታደርግብን ጌታችን ሆይ غلا ጥላቻ ምንቀኝነት حسد للذين آمنوا لمؤمنوا وندموچاچن ربنا إنك رؤوف الرحيم جيتاچن وي انت برغت ازانينا بتام مهارينهنا بتام رهروهنهنا ازنلن بقلباچن وسط لمسلموچ وندموچاچن طلاچانا منقنينت انداينورن يلال الله سبحانه وتعالى انجدي يا مسلموچ مگلچا باهرياچو يينو يينن فلق يما يكتلو كهونه وهذا بخلاف ما عليه طوائف من الفرق الاسلاميه من سبهم ولعنهم للصحابة رضوان الله تعالى عليهم وسبهم لخيار الأمة وسادات الأولياء رضي الله عنهم وارضاهم دقاقون يا الله باروتين يمسادبونا اندوم صحابة وكين يميا كفروا لعنان يميا وردوا سوج ينزيتك آراني نجمالتنا وياتي كسبا سوستو مكاكل قروب نجا يمتوت او قروب مالتنا انجلي سويهم سو بسو لاي كما مسكرونا كما فردوا بفي السو براسو ራሱ ላይ ሊፈርድ ይገባዋል ይሄ አይነቱ አመለካከት በቀርብ ውስጥ ያለበሰው ላ يكون من الفرقه الناجه ነጃ ከመትወጣ ግሩፕ መካከለ እንደማይሆን ያረጋግጥ ይገባዋል طيب ይስማለ ጀማ ይስማቸዋል ومن صفات هذه الفرقه الناجيه ነጃ ከመወጡ ግሩፖች መካከለ መገለጫ ባህሪ ወደግሞ አንደኛው القيام بالدين በዲን ቀጥ ብሎ መቆም ነው عملا به ودعوه اليه واقامه للحجه على المخالفين وجهادا في سبيله لدين مسرات لدين مسرات لدين مسرات عند لديني مسرات ሁለት ለሰው ስልከሰው ሙገሳና ما شاء الله جزاك الله لما ببال مسراك يلي أيام عندنا تسو زم ستنو خلاص ملكام يسارال دعوة يدرقال يستمرال يمارال عبادة يدرقال من بلقل سياطة سوه اللي تبلاش توالي لان من هو نهال دي اندزي بي لفتش اندي هادرقي اندي هادرقي من بلقل سبحان الله دي لها النبرو مالتنو متسرو لا الله بلها النبرو مالتنو الله أكبر እዚው ዱንያ ላይ ያለ የሚያበላሽ ሰው ስንትና ስንት ሰው አለ جزاك الله خيرا ካልተባለ በጣም ያኮርፋል ሁለተኛ ቀን ዝር ብሎ ማይመጣ ولكن من صفات الفرقه الناجيه القيام بالدين عملا به ودعوه اليه واقامه للحجه على المخالفين عملا يعني قيام للدين لدين سيبال مقوم له لدين يم አይደለም لدين يكتباله بيت وسط نو بيت وسط ثم تنكارا كونه له لراسونا للجوجو لمستو كونه ሰልፊሽነት ነው የሚባለው ወቀት አላህ Subhanahu Wa Ta'ala ሰጥቶት አገርም ያስተዳደርበት በል ዓለሙን የሚያስተዳደርበት ወቀት ከሰጠው አላህ Subhanahu Wa Ta'ala ያ ወቀት ወደሚገባው መدرسة መቻል አለበት አማነቱ العلمي ያለ ካሁን ቀደም አዳቡ طالب العلم سنማማሪ መስለኛል يعني بين تحمل الامانه وبين أمانة أداء الأمانة بين أمانة التحمل وأمانة الأداء يما درسنا يمشكمو قديتا يا اللبت مسلم قديتا ونلاوك يمي قبو መሸከሙ ግዴታ የመሸከም ግዴታ እንዳለበት ሁሉ የማስተላለፉም ግዴታ እንዳለበት ሊያውቅ ይገባል የሚለው ካሁን ቀደም ያየነው ሁኔታ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ይሰሙኛል? ኡስታዝ ከሰሙኝ ማይኩን ወድቆበታል። ኡስታዝ ሰማሉ? ያጀማ ኦኬ مرحبا ማይክ السلام عليكم ورحمة الله وبركاته. السمال يا جماعة. طيب، القيام بالدين عملا به دين كالتادر قمياز بمسرات انديهم وددين بمتارات وإقامة للحجة على المخالفين خلاف يميامتو تكاراني هنا حساب لميامتو سويت رقمو ማስረጃን በማቅረቡ በዚህ መልኩ ሙስሊሞችን እስልምናን መخاذደም እስልምና ዲን አልኢስላምና ሙስሊሞችን መخاذደም ማለት ምን በማድረግ ነው? ዲን አልኢስላም ቀጥ አድርጎ በመያዝ በስራ በኩል ሲተገበር በንግግር ሲሆን አያምርም። ሲሰሩት እንጂ ሲናገሩት ብዙም አያምርም። ጋዜጠኛ ያስመስላል ወሬ ብቻ ሲሆን ሰውየው دعوةን ኢለይ ወደ ዲን አልኢስላም የምንወደው እስከሆነ ድረስ ወደ ዲን አልኢስላም ምን አንጋብዝም። ሰዎች ሱብሃንአላህ ሰባራ እንደደህና ጠግነው ተጋግነው ይዘው ይሄዱ። ሰዎች ይጣራሉ፣ ሰዎችን ይጣራሉ። ና ትድን እንድትድን ይህንን እምነት ተከተል ይያሉ። ሱብሃንአላህ ጭራሽ በዚህ ዓለም ዱንያ ያያሉ መታወቂያ መስጠት የሚፈልጉ አሉ። የጀነት መታወቂያ ወኢቃመተ ለልሁጀቲ አለል ሙኻሊፊና ወጂሃደን ፊ ሰቢሊሂ በአላህ መንገድ ላይ መታገል። ጂሃድ የሚለው የግድ በሰይፍ ብቻ አይደለም። ሰይፍ ማስፈላጊ ከሆነ ልትን እንኳንስ ገንዘብህ እንኳንስ ጊዜ ህይወትህን መሰዋት የግድ ስለሆነ ሰይፍም እንደያስፈልጋለት ይመጣል። ዱላ ብቻ የሚያምን ከሆነ ሰውየው ያኒ ዱለኛ ይላክለታል ማለት ነው። እንደሚታወቀው ነብያችን ሰለላሁ ዐለይሂ ወሰለም መካ ሲኖሩ ለረጅም ጊዜያት የተለያየ ሙከራ አድርገው አልተሳካም። ሰዎች አልሰማሉ السما سيلو الله سبحانه وتعالى اذنا للذين يقاتلون من المسلمين يكونوا يمياسددواچو مسلمين يمكلاكل فقار تفكدلاچو سبحان الله مكلاكل راسو አይችሉም ነበር ያኔ مكلاكل ካደረጉ يمكلاكل ሙከራ ካደረጉ يا الله سبحانه وتعالى تعزازن አሱ ማለት ነው። አምናቹ ብቻ ወደ الله سبحانه وتعالى ዙሩ እንጂ ወደ جهاد ሂዱ የሚል አልነበረም። ቀስ በቀስ ተፈቅዶላችኋል የመከላከል ሙከራ እንድታደርጉ። መከላከል አደረጉ። የመከላከል ሙከራ አደረጉ። እሱም አላስተማራቸውም። ሰዎች ደንቆሮዎች ነበሩና በስተመጨረሻ قاتلوا الذين وقاتلهم حيث وجدتموهم يميلوا آية ورد مالتنا بالله من قال لي متاقل دعوة ما درك قد أدرقو مياز يزار يقو سايد اللم واندم هتوجي عندان دقزي بيت بياوست يتك هادي عنو چنكر بت آم يكنك ننال يعني يسجنك أن الوسط أجن بت آم عندان دو چاچن اندياهم اموشنال هنن يمن نالك سالن برما لاي يتك أطلو يالو واندمو چاچن جن عندم كان بدو عنقوان عنستنا جوان نوكو የኢትዮጵያ ሙስሊሞች ችግራቸው ያስጨንቀናል። ነገር ግን ሶሪያ ላይ እየተደረገ ያለው ችግር ግን ብዙ መስሎ አይታየንም። እንዲህ አይነቶቹ ችግሮች አሉና ኢንሻአላሁ ተዓላ በደንብ ልብ ልንል ለዲን ነው እየሰራ ነው ያለው ወይስ عاطفة العنصرية القبلية የዘር ጉዳይ ሆኖብን ነው እየሰራን ያለው የሚለው እንትን ማለት አለብን ኢንሻአላህ قال الله تعالى فسوف يأتي الله بقوم يحبهم ويحبونه أذلة على المؤمنين أعزة على الكافرين يجاهدون في سبيل الله ولا يخافون لومة لائم يا سبحان الله الكريم بتقام لس مثل آياتنا أن أنت مؤمن وشوي كالله من غير بتافق فقنا ودوها لا بتششو الله يوداتونا الله يمودو لمؤمن وش تهوتو تهون يمتنا النسو بارو تامتال በካፊሮች ላይ ግን ክብራቸው ተጠብቀው የሚሄዱ ክብራቸው የማያስነኩ ትልቅነታቸው የማያስነኩ የሆኑ ባሮች አላህ Subhanahu Wa Ta'ala ያመጣል ኢላ አላህ Subhanahu Wa Ta'ala يجاهدون في سبيل الله አንደኛው መገለጫ ባህሪያቸው እነዚህ ሙሚኖች በአላህ መንገድ ላይ ይታገላሉ ولا يخافون لومة لائم የወቃሽ ወቀሳ ምንም አያስጨንቃቸው አንደኛው ይሄ ነው ለዲን አልኢስላም የሚሰራ ሰው ለዲን الاسلام የሚሰራ ሰው ሰው ምን ይለኛል ሰው ይወቅሰኛል ሰው ያስተናንሰኛል የሚባል ነገር በቀልቡ ዝር ሊል አይገባ ለምን ከተባለ አንድ ለዲን الاسلام የሚሰራ ሰው አግሪመንቱ ከማን ነው ከአላህ Subhanahu Wa Ta'ala ጋር ከአላህ ጋር የሚሰራ ደግሞ አላህ ምን ይለኝ ይሆን የተጣለብኝ አደራ يعني ግዴታ የተወጥቻለሁ አልተወጣሁም የሚለው እንጂ ያስጨንቀው የሚገባው يعني سو من ينيال لا الله سبحانه وتعالى يتتارى من اباطو افطو ياينيال انك لي يالو انديت ادرغن دعوانا ادرغال انك لي يالو انديت لديناچن انسرال يميبال يالو سو كاله با الله دين لاي لمسرات قدمه هنيتا يازجاجه نو اسقدمو ابلاشتو تال اخلاص الله سبحانه وتعالى يطبق لنا وندمتوچي منفاتاچن كالقر انغدي منفاتاچن كالقر الله بميودو ملكنا كالله غير قال كده انت غابتن نو منقساقس يالبتن نبياتن صلى الله عليه وسلم منالو لا تزال طائفة من أمتي على الحق ظاهرين لا يضرهم من خالفهم ولا من خذلهم حتى يأتي أمر الله وهم على ذلك قالوا عليه الصلاة والسلام كأمتوكي مكاكل عندت قروب بالج سباه لتو لجهنم سيهلو سبا سوستنيوا نجا يمتو تا فرقة ناجيا يمتبال لا تزال طائفة من أمتي على الحق ظاهرين بأولت لاي بحق لاي كتبنو قلصهنو ينقوازو دروبو تايتفهم كيات تاجعو كي زمناتون يوم باند حديث الله حتى يقاتل آخرهم الدجال يزي فرقة الناجية فرقة أهل الحق المتمسكة بكتاب الله وسنة رسوله صلى الله عليه وسلم يزيج دروب مجرشوا ከደጃል ጋር ይዋጋሉ ይላሉ لا يضرهم አይጎዳቸውም من خالفهم الناسን የሚቃረን ሰው ከነሱ ጋር ቃረናሉ የሚል ሁሉ ሙስሊም ይሁንን ሙስሊም በአሁኑ ሰዓት ሙስሊሙ ነር ሙስሊሙ سبحان الله صدق رسول الله صلى الله عليه وسلم نبياتنا عليه الصلاه والسلام ان تناغروان يوشك ان تتداعى عليكم الامم كما تتداعى الاكله الى قصعتها قالوا يا رسول الله أمن قلة نحن يومئذ قال أنتم كثيرون ولكنكم غثاء كغثاء السيل نبي عليه الصلاة والسلام كي يألمات كي يكتاجعو مسلم وچن حق يازو سوچن لما تفات ست أرى الرباتو من يوتاتو يهونا اندزي عين الزمني متألا سبحان الله በዛ ሰዓት ይሄኛው ሐዲስ ደግሞ ሲተረጎም ተመልከቱ لا يضرهم من خالفهم الناسን የሚቃረን ሰው አይጎዳቸውም አሉ። በአሁኑ ሰዓት حزب الله የተቀመጠበት ቦታ አይታችሁታል والله والله اقول لكم والله ثم والله حزب الله اسرائيلን መዋጋት አይደለም የተቀመጠው حزب الله የተቀመጠው لبنان ያሉት اهل السنه والجماعه ለማጥፋት ነው اهل السنه لما اطفاتهم كاسرائيل قالوا يواغالو اسرائيل يمتتكسو ود حزب الله سايحون ود اهل السنه والجماعه سفر عند بيت انكون عند بيت عند وتادر مال تغداباچو حزب الله هم سيناجر نبره كطورنته بحالا عند بيت تغدا يلا اهل السنه والجماعه يطفالو وي يبزو يهدالو ሶሪያ ላይ በአሁኑ ሰዓት እየተደረገ ያለው ችግር አይታችሁታል። ሂማን ወላሂ ሂማን ራይት እንዲህ አይነቱ ዘግናኝ የሆነ ግድያ በኬሚካል እየተገደ ሂማን ራይት እያሉ የሚቀደዱ እስከዛሬ ድረስ አንድ ቀን እንኳን ስለ እነሱ አንስተው አውርተው አያውቁም። አሜሪካን በሉ ሌሎች ሀያላን ሀገራት ወላሂ አንድ ቀን ተናግረው አያውቁም። ከነዚህኞች ጋር ጥቅም ፍለጋ ድርድር ተናገሩ። የት ነበራችሁ እስከ ዛሬ ድረሳል? የት ነበራችሁ አሏቸው። ያ ሁሉ ህፃናቶች ሲያልቁ፣ ያ ሁሉ ሽማግሌዎች ሲያልቁ ምን እንደማድረግ ነው? ተረሪስት የሚባል በዓለም ላይ አህሉ ሱና ወልጀማዓ ሙተመስክ ቢዲንህ ከሆነ ተረሪስት ነው። በቃ ሰውን ተረር አደረገ፣ ቦምባ ፈነዳ፣ አላፈነዳ ጥንክር ብሎ በዲኑ የሚጓዝ ሁሉ ተረሪስት ነው። የዲን ምልክት በላይቱ ላይ የሚንጸባረቅበት ሁሉ ኢትዮጵያ ላይ የተጀመረውን ተመልከቱ። የአሁኑ ሰዓት ድሮ ታቦት አብረን እናወጣ ነበረ፣ አሁን ደግሞ ታቦት አብራችሁ አታውጡ የሚሉላቸው የመጡብን። ድሮ በዓላት አብረን እናከብር ነበር፣ የአሁኖቹ ደግሞ የባሱ ናቸው እያሉ የሚያናፍሱት ወሬ ተረሪስቶች ናቸው። ተረሪስት ማለት ምን ማለት ነው? ያጀማ ይሄ በጣም ያልገባኝ ነገር ምን ማለት ነው? ሽብርተኛ የሚባለው ምን አይነት ሰው ነው? እየተደረገ ያለው ግን በጣም በጣም ደስ የሚለው ላ የضرهم من خالفهم ولا من خذلهم እነሱን የሚቃረንና እነሱን ለማስተናነስ በየቦታው የሚቀደድ ሰው ሁሉ ተቀደው ይቀራል እንጂ ምንም አያመጣም አይጎዳቸውም ይላል። ይበዛል የፍርቀቱ الناجيه ፍርቀቱ اهل الحق አንደኛው ፓወራቸው ልክ እንደ ሽቶ ነው። ሽቶ ብልቃጥ ውስጥ አለ። ብልቃጡ ስትሰብርበት ይበዛል ወይም ሲያንሳል? ይበዛል። ልክ እንደዛ ናቸው። ሐታ ይቃቲለ አኺሩሁም ደጃል የነዚህ ፍርቀቱ አህል አልሐቅ አልፍርቀቱ ናጂያ መጨረሻቸው ከደጃል ጋር ይዋጋል። ምን ይውጣቸው ይሆን ታዲያ ጠላቶች? አሁን ምን ይውጣቸዋል? ሱብሃንአላህ። ነብያችን አለይሂ ሰላቱ ወሰላም እዛ ላይ ዩሽኩ አንተ ተዳዓ አለይኩም ልኡመም እያሉ ነው። ከየአቅጣጫው ማንኛውም ሰው ሁሉ ሙስሊም ነኝ ባዮች ተመልከቱ። እንግዲህ በእርግጥ የሶሪያው አሰድ የሚመራቸው ሙስሊሞች አይደሉም፣ ሺዓዎችም ሙስሊሞች አይደሉም። ሌሎች ሙስሊሞች ሆነው በቢድዓ የተዘፈቁ አህልሱና ወልጀማዓን የማይወዷል። ከአህልሱና ወልጀማዓ ጋር ድል ከሚያደርጉ ከካፊሩ ጋር ሆነው አህልሱና ወልጀማዓን ቢያጠፉ ደስ የሚላቸው ግሩፖች አሉ። አላህ ይጠብቀን ከእንዲህ አይነቱ መዝረክረክና መጨማለቅ። አላህ ስብሓነሁ ወተዓላ ቢፈድሊሂ ወረሕመቲሂ ወጁዲሂ ወከረሚሂ ይጠብቀን። ላ የዱሩሁም መን ኻለፈሁም ወላ መን ኸዘለሁም እነሱን አስተናንሳሉ እነሱን እጨርሳሉ የሚል ሰው ሁሉ አይሳካለትም አሉ ነቢ ሰለላሁ ዐለይሂ ወሰለም። ሐታ የእትየ አምሩ ላሂ ወሁም ዐላ ዛሊከ በጥንካሬያቸው ላይ ጥንክር ብለው በመጓዝ ላይ እያሉ የአላህ ትዕዛዝ እስኪመጣላቸው ድረስ ይላል። እንግዲህ መጨረሻቸው መህዲ ይመጣል ያኒ ከመህዲ ጋር ሆነው ነስር ያገኛሉ ማለት ነው። የመጨረሻዎቹ አላህ ሱብሓነሁ ወተዓላ ይወፍቀልን። ومن صفات هذه الفرقه الناجيه النصيحه لله ولكتابه ولرسوله ولأئمة المسلمين وعامتهم وطاعة ولاة الأمر وأمرهم بالمعروف ونهيهم عن المنكر بالحكمة والصواب وطاعتهم في المعروف وعدم الخروج عليهم ما لم يكن كفر بواح فيه من الله برهان بخلاف بدعة الخوارج الذين يستحلون دماء المسلمين وأموالهم ويرون الخروج على الأئمة ويستحلون قتل النفوس المعصومة. ፍርቀቱ አህሉ ልሐቅ ፍርቀቱ ናጂያ የሚባሉት ነሲሐ ሊኪታብላህ ልላህ ወሊኪታቢህ ወለረሱሊ። ነሲሐ የሚለው ቃል ልክ ብር የሚለው ቃል ማዕናው በርከት ያሉ ትርጉሞች የሚያካትት እንደሆነ ሁሉ ነሲሐም ልክ እንደዛው በርከት ያሉ ትርጉሞች የሚያካትትና በርከት ያሉ ማዕናዎች የሚያዳርስ ነው። ነሲሐ በጥቅሉ ማጥራት ማለት ነው። ለአላህ ስብሓነሁ ወተዓላ ከማይገባው ሁሉ የጠራ ነው ብለው ያምናሉ። ነሲሓ ወሊኪታቢሂ ለአላህ ኪታብም የአላህ ኪታብ ምን ተሕሪፊ ወተብዲል ወተግይር የአላህ ኪታብ አልተቀየረም። የአላህ ኪታብ ቁርአን አልተጣመመም አልተወላገደም ይልቁንስ ግልጽ የሆነ መልእክት ይዞ መጥቷል እንጂ ብለው ያምናሉ። በኺላፍ አሺዕ ሺዓ እንግዲህ ያ ጀማዓ ሙስሊሞች ናቸው እያላችሁ እንዳትሞኙ። እኛና ሺዓዎች የተጋጨነው ፊ አስል ዲን ፊል ቁርአን ቁርአን ላይ ነው። ቁርአን ሙሐረፉን ሙገየሩን ሙበደሉን ብለው ያምናሉ እነሱ። እኛ ደግሞ ቁርአን ምንም ነገር አንድት ሐርፍ እንኳን አልተቀየረም ብለን እናምናለን። የተለያየ ነገር ያመጣሉ። መሰረት ላይ ከተጋጨ ሰው ምንም መገናኛ የለውም። ሁም ፊ ዋዲን ወልሙስሊሙና ፊ ዋዲን አኸር። ለዚህ ነው የእስልምና ታላላቅ ኻዲሞች እንደነ አቡበክርና ዑመር ረዲየላሁ ዐንሁ ወርዳሂ መሳሰሉ የሚራገሙት ያሉት መሰረታቸው ስላጡ ነው። አላህ ሱብሓነሁ ወተዓላ ይጠብቀልና። ጠይብ ولرسوله الله ملك تنيام عن الخيانه عن الخيانه نبياتنا عليه الصلاه والسلام يتقروناچو كعيب دكمت غلت يميبالوت انديوم دغمو عن الخيانه في رساله رب العالمين كالله سبحانه وتعالى يتقبلوت ملكت غماشو كمدبق يتوسنوا ندبقو لتوسنوا سويچ كمناغر يتقروناچو نبي صلى الله عليه وسلم ملكتنيا اندموناچو متن كلهم نغير افرطرطو تناغروال ይህንንም ትልቅ የሚጠቁመን ሐጀት ልወዳዕ ላይ ነቢዩ ዓለይሂ ሰላቱ ወሰላም እስከዛው ድረስ ሲያስተምሩ ከከረሙ በኋላ ሐጀት ልወዳዕ ላይ አላ ሀል በለቅቱ አሉ። አደረስኩኝ አይደለ አሉ። ቃሉ ነዓም ፈአሻረ ብየድህ ኢለ ሰማኢ ወቃለ አላሁመ ሽሀድ፣ አላህ እየመስክርልኝ መልእክትህን አድርሸላቸዋለሁ እነሱም ደርሶኛል ብለውኛል ብለው ነቢዩ ዓለይሂ ሰላቱ ወሰላም አላሁመ ፈሽሀድ አላሁመ ፈሽሀድ አላሁመ ፈሽሀድ ያሉበት ሁኔታ አለ። ነቢዩ ዓለይሂ ሰላቱ ወሰላም የደበቁት መልእክት የለም፣ ሁሉም ተናግረውታል። አልሐምዱሊላህ ረብል ዓለሚን። ወሊ አኢመቲል ሙስሊሚን የሙስሊሞች መሪዎች ደግሞ ታላላቅ ዑለማዎች፣ ታቢዒዎች እና ሰሐባዎች ያሉ ታላላቅ የዲን ምሁራኖች ሁሉ ለነሱም ምንም አይነት ውሸት እንደማያስተላልፉ ለምን ነቢዩ ዓለይሂ ሰላቱ ወሰላም يحمل هذا العلم من كل خلف عدوله ينفون عنه تحريف الغالين وانتحال المبطلين سلالو يهنن دين قالوا نبي عليه الصلاه والسلام يامطوت الدين كي زمناتو يشكموت العدول تامانيوچ يهونوت سلازي للمسلموچ لنيا يميجبان النصيحه لائمه المسلمين يا مسلموچ مريوچ تالالق يدين مورانوچ ببدعان በቢድዓ በልማዓሲ ልኪባር የማይታወቁ የሆኑ ቢድዓ እና ኹራፋት ካላቸው የነብዩ ሱና ስላልተከተሉ ይህ አይነቱ አመለካከት እነሱን አይመለከትም። ትእዛዛቸውን ማክበር እንደውም አምር ብልማዕሩፍ እና ነህይ ዐኒል ሙንከር ማድረግ ይህ ሁሉ ሲፈቱ ፍርቀት ናጂያ መገለጫ ባህሪዋ ነው። ከዚህ በኋላ ኢነ አህለል ቢድዓ ቅስማኒ ሱና እና የሱና ሰዎች ነጃ የሚወጡ ሰዎችና ነጃ መውጣትን አስመልክቶ ይህን ያክል ካልን ተቃራኒው ምንድነው? የነብዩ ሰለላሁ ዐለይሂ ወሰለም መንገድ የማይከተለው ሙብተዲዕ ፈጠራ የፈጠራ ሰው። ፈጠራ እንግዲህ ይሄ የዱንያው የቴክኖሎጂ እንዳልሆነ ለሁላችንም ግልጽ ነው። ምክንያቱም ዲን አልኢስላም ስለሱ አስመልክቶ የተናገረው ነገር የለውም። መልካም መልካሙ መልካም ነው፣ መጥፎ መጥፎ ደግሞ መጥፎ ነው። ሰውን የሚያጠፋ የመሳሰለ ሁሉ መጥፎ ነው። ያኒ ሰውን እንዲያጠፋ እንዲህ አይነቱ ክሬት የሚያደርጉ ባያደርጉት ነው የሚመረጠው። መሳሪያው ምኑ ምናምኑ እያመጡ እንትን የሚያደርጉ ማለት ነው። ቢድዓ የሚባለው ኢብቲዳዕ ወልእኽትራዕ ፊ ዲን፣ ዲን ላይ ቁርአን እና ሐዲስ መከተል ሲገባቸው እኔስ ከማን አንሼ ከአላህ በምን አንሳለሁ ከነቢያችን በምን አንሳለሁ ብለው በዲን ልእስላም አዳዲስ ፈጠራዎች የሚፈጥሩ አሉ። አላህ ይጠብቀን። ቢድዓ መስራት ወላሂ ከሐራም በላይ በጣም ይከብዳል። ሐራም እኮ ነፍስያህ አሸንፈህ መውደቅ ማለት ነው። ሐራም ላይ ሐራም ማለት ቀላል ነገር ነው። ቢድዓ ግን ከአላህና ከነቢያችን ጋር ዓለይሂ ሰላቱ ወሰላም እኩል ነኝ ብለን ህግ ማርቀቅ እኮ ማለት ነው። እስልምና ውስጥ ገብተን ህግ ማርቀቅ ማለት ነው። ቢድዓ ትንሽም ብትሆን በጣም ከባድ ወንጀል፣ ከሐራም በላይ ነው ወንጀሉ። ቢድዓ የቢድዓ አላህ ስብሓነሁ ወተዓላ ይጠብቀንና ሙብተዲዖች ወደ ሁለት ይከፈላሉ። አኢመቱን ወአትባዑ የቢድዓ ፈጠራ ፈልሳፊዎች የመጀመሪያ ክሬት ያደረጉትና እንዲሁም ደግሞ ተከታዮቻቸው والأئمة من أهل البدع منهم من انتحل مذهبه بسوء قصد وكيد للإسلام كأئمة وجه بدعا فترة كم يادرقو بدعا كريت كم يادرقو سوش مكاكل مذهبه لراسه مرتو ياسك أمت عنه يهي هي هي بزين نهيدا لنبرو لراسه كريت أدرقو يتبلغ جماعة وجه ورزي ولا دوبو باكبا بيهيدا واندبوتا هارا ساعت شاعت المكامة برو شاعت انجرين من اكا بن سو عنو الدمية لكن هاتون شاعت الكما فكرات كنت نسامع ده የጫት ሰዎች ግን የሚሰሩት ቢድዓ ልንገራችሁ ሰውየው ቢድዓ ሳይሆን ከቢድዓ ማልፎ ኩፍር ውስጥ ይገባል ምን አለ እንግዲህ ቢድዓን የሚፈጥር ሰው ከአላህና ከነብያችን ጋር አለይሂ ሰላቱ ሰላም ራሱን እኩል ያደረገ እንደሆነ እንድትረዱልኝ ነው የምፈልገው ሰውየው ልጆቹ ሄድናሉኝ እየነገሩኝ ነው ሶላት አይሰግዱም ጀማዓዎቹ ሶላት አይሰግዱም ስናይ ሶላት አይሰግዱም እኛ እየሰገድን እንመጣለን ይቅማሉ ይቅማሉ ይቅማሉ አስር ይደርሳል አዛን አድርገን ለብቻችን እንሰግዳለን ሰውየውም አይሰግድም አብሮት ያሉ ሰዎችም አይሰግዱም መጨረሻ ላይ አንዱ እዚህ መጥተንማ ዳዕዋ ነው የፈለግነው ቢደብድቡንም ይደብድቡን እንጂ እንንገራቸው ስለ ላኢላሀ ኢላላህ ብሎ እንግዲህ ጉዞም እንኳን አይደለም ዳዕዋ ሊያደርጉለት ሼኽየው እናስፈቅድ ብለው ይሄዳሉ ሼኽ ማሻአላህ እዚህ ተሰብስባችሁ አላህን እየለመናችሁ ነው ደስ ይላል ግን እኮ ስለ ሶላት ጉዳይ እንዴት ያደረጋችሁ ነው ብሎ ሲጠይቃቸው አሀ ሶላት መጀመሪያ ሲወርድ ስንት ነበር አሉ ሶላትማ 50 ነበር አላቸው አሚሩ ነው እንግዲህ የተብሊግ ጀማዓዎች አሚር ነው 50 ነበር ይላቸው ወደ ስንት ተቀነሰ ወደ 5 ማን ነው የቀነሰው አላህ ለማን ለነብያችን ሰለላሁ ዐለይሂ ወሰለም እኔ ደግሞ አላህን ጠይቄው አሉ 5 ዋለ እነዚህ ጀማዓዎች አፉ ብሎኛል አላህ ሱብሃነሁ ወተዓላ ቤት መንገድ ነው ምን አይነት አቋራጭ መንገድ ተገኝቶ ነው ጅብሪል ሳይመጣ ነብይ ሳይላክ ሰውየው በራሱ ጊዜ ነብይ ሆነና ከነብያችን እኩል ሆኖ ነብያችን 50ዎቹ ወደ 5 እንዳስቀነሱ ሁሉ እኔ ደግሞ 5ቱ አፉ ብያቸው አለ ለጀማዓዎች ዲን አልኢስላም አፉ ባይሆነ ክሬት አደረገ ማለት ቢድዓ ይሄን ያክላለው ሌሎችም ጥቃቅን ቢድዓዎች አሉ አንዳንዶቹ የራሱ መዝሐብ በራሱ ጊዜ ክሬት አድርጎ ፈጥሮ ሲያበቃ ሰዎች ተከታዮች ለማፍራት የሚጓዛለ በተንኮል ለእስልምና ጥላቻ እስልምና ጥላቻ ሊሆን ይችላል ወይም ደግሞ ጅህልና ሸይጣን ተጠናውቶት ሸይጣን አበላሽቶት ሊሆንም ይችላል ومنهم من انتحله بحسن نيه አንዳንዱ ደግሞ ንያው አስተካክሎ ንያው አስተካክሎ ለምሳሌ በነብያችን ሰለላሁ ዐለይሂ ወሰለም መዳኢህ ላይና በነብያችን ሰለላሁ ዐለይሂ ወሰለም መውሊድ ዙሪያ ላይ የሚደረጉ እንቅስቃሴዎች አሉ። መውሊድ ራሱን ጨምሮ መውሊድ ራሱ ቢድዓ ነው። ቁርአን ማስረጃ የለው ሐዲስ የለው መውሊድ የሚያከብሩ ሰዎች ራሱ ቢድዓ ነው ብለው ያምናሉ። ነገር ግን ቢድዓቱን ሐሰና ነው መልካም የሆነ ቢድዓ ነው ብለው ያስቀምጣሉ። እነዚህ ሰዎች ምን ይባላሉ? ማኒል ተሐለል ቢድዓተ ቢሁስኒ ንየቲ መልካም ንያ ነይተው። لكن عبد الله بن مسعود رضي الله عنه وارضاه صحابيناቸው በጊዜያቸው ሰዎች ሰብሰብ ብለው አዲስ አሰራራዩ መስጂድ ውስጥ ሲያዩአቸው የነብዩ አለይሂ ሰላቱ ወሰለም ሚራስ ተከፋፍሎ ሳያበቃ እናንተ የነብዩ መስጂድ ውስጥ እንዲህ አይነቱ ቢድዓ ትፈጥራላችሁ ሲሏቸው ያ አባ አብዱራህማን ማ አረድና ኢላ الخير الوجه والله መልካም ነገር አስበን እንጂ በዲን الاسلام ላይ መጥፎ ነገር አስበን አይደለም ሲሏቸው قال فكم من مريد للخير لا يدركه ስንትና ስንት መልካም ነገር ፈልጎ ስንትና ስንት መልካም ነገር ተመኝቶ መልካምን የማያገኝ ሰው እንዳላታውቁም አሏቸው መልካምን የሚፈልግ ሰው ሁሉ የመልካም መንገድ ካልተከተለ በራሱ ንያ በራሱ ሐሳብ ብቻ ስለተከተለ መልካምን ያገኛል ማለት አይደለም ላ ላ ላ አይገኝም በጭራሽ አይገኝም መልካም በመጀመሪያ ደረጃ መልካም ብሎ መናገር ያለበት ኢዘር ቁርአን ነው ወይም ደግሞ የነብያችን ሰለላሁ ዐለይሂ ወሰለም ሐዲስም ከዛ ውጭ ያለ እንደኔና እንደናንተ ወይም ደግሞ እንደ መሻይኾቻችን ቢሆንም ራሱ ይሄ መልካም ነው ሊሉ ይችላሉ አይችሉም እንዴት አወቅ መልካም መሆን አላህ ነው መልካም የሚለው አይደል እንዴ አላህ ከሆነ ደግሞ በቁርአን ይናገራል ወይም በነብያችን አማካኝነት ያስተላልፍልናል ከነሱ ውጭ ያሉ ሰዎች ሁሉ ይህ መልካም ነው ካልዋችሁ ከት አሁን ምን አልቁርአኒ አም ምን ሱና ብለዋችሁ አይ መሰለኝ ካልዋችሁ ክስ ውስጥ ከተተው እኔን አይመለከተኝም ብሏችሁ አላህ ስብሐነሁ ወተዓላ ይጠብቀንና ከዚህ አይነቱ መወላገድ بحسن النية فأما الذين في قلوبهم وكل هالكون إلى الله كلهم تأفيوش ناجو ملكا ما سبو ميسراو ملكا ما سب دين الإسلام لما أطفاتم يسراو لمن كتب على الله سبحانه وتعالى فاسألوا أهل الذكر إن كنتم لا تعلمون يما توقوكو هنا بقمتها تندو كالله قال يتين يو أقرمنتني ألن الله يمي ودو يتين يو من قدنو بلا شو تأيقون جي በራሳችሁ ንያ መልካም ለይቼ ነው ብሎ ነገር የለም ዲን አልኢስላም እንደዛ አይነት ማንንም ሰው ማንንም ዘልዛል ላይ የመጣ የሚንዘላዘልበት አይደለም የራሱ የሆነ መብዳ አለው የራሱ የሆነ ሀደፍ አለው አክታጫ አለው አግሪመንት አለ ስራ سنቀጠር ፎርም እየሞላን አይደለም እንዴ ኢባዳ سنናደርግ አላህን سنገዛ ለምን እንደው ፎርም ማንንሞላው ካላህ ጋር ለምን ፎርም ማንንሞላው አላህ ይበይትኛው መንገድ ነው ክራይቴሪያ ምንድነው ምን ሲያደርጉ ነው የምትወደው ክፍያ ደሞ ሱብሃንአላህ የተቀዳደደ ብር ለመቀበል ወይም ደግሞ የተጨማደደ ቼክ ለመቀበል ስንት ወጣ ወረዳል ደም ይመርመር ሽንት ይመርመር ሰገራ ይመርመር አይኒ ይመርመር እዚህ ጋር ፈርም እንዴ ካደረክ ይሄን ያክል ሚሊዮን ልትከፍል ምናምን እየተባለ ኬት አመጣውላህ አንልም እሺ እሺ ብለን እንፈርማለን እኮ ታቅማችን በላይ የሆነ ገንዘብ እየጠየቁን ምናልባት አንድ ነገር ዳሜጅ ካደረክ ተብሎ ኢንሹራንስ የምትገባው ኢንሹራንስ ያ 1 ሚሊዮን አይደለም የአንድ ሚሊዮን ኬታም ተነው የምትከፍለው 1 ሚሊዮን እንኳን 1 ሚሊዮን 100,000 ዶላር ያለለው 10,000 ዶላርም የለውም ገና ስራ እየጀመረ ሰውየው እሺ ከፍላለሁ ብሎ ፊርማ ይፈርማል የማይችልው ለዱንያ ሲባል አኺራን የሚያክል ያአላህ ዲን የሚያክል በግምት ይሰራል እንዴ ያ ጀማዓ እንዴት ሊሆን ይችላል والله በጣም ከባድ ነው فاسالوا اهل الذكر ان كنتم لا تعلمون ማንኛውም ቢድዓ ሰሪ ሁሉ አዳዲስ ፈጠራዎች እየተከተለ አወቀም አላወቀም ከአላህ ፊት መጠየቁ አይቀርም አንድ በጣም አስቂኝም ቁም ነገር አዘልም ይሆነ ናይሮቢ ያለን አንድ ወንድማችን ክርስቲያን ቆይቶ የሰለመ ነውና እንዴት እስልምና ትቀበላለህ አንድ ታሪክ እንኳን እኮ የለውም እስልምና ይለዋል የኛውም እስልምና በደንብ አልተማረምና ዝም አለ የኛኮ ሌሎቹ ተዋቸውና ተክልዬን እንኳን ብንወስል አለ እህ ሲለው ባንድ እግሩ 7 አመት ቆሙ በሰባተኛ አመቱ እግሩ ሲዘረጋት ተቆረጠች እግሩ ሲዘረጋት እንት ስብር አለች አለ ደርቃ ነበር ለካ ስብር አለች ከዛ ፈጣሪ ክንፍ ሰጠውና ወደ ሰማይ በረረ ብሎ ሲተርክለት ለመልካም ይመስላል ወደ ሰማይ የወሰደው አለው እህ ሲለው ሊፋረደው እኮ ነው ማንን ለማማረር ነው ሁለት እግር ሰጥቼ ባንድ እግር የቆምከው እኔን ክፉ ለማሰኘት ነው ወይ እንደገናስ የሚበላ ወልቶ እንዴት አንተ ሰባት ፍሬ ብቻ በልተ ማን አዘዘህ ሊለው ነው የወሰደው ሱብሃንአላህ ያኛውን ፈጠራ ነው የኛውን ፈጠራ ነው ግን አስቂኝ ነው እንደገና ደግሞ አዘ ሴም ታይም ቁም ነገር አስሯል አላህ ሱብሃነሁ ወተዓላ እሱን እንድንገዛው ባስቀመጣቸው መንገዶች ካልሆኑ በስተቀር ያስጠይቁናል እያንዳንዱ እንቅስቃሴ በተለይ በዲን ዙሪያ ላይ ሆነ ዲን አላህ ሱብሃነሁ ወተዓላ ሸሪዓው ደንግጓል ከሸሪዓ ቀይደ አንሙላ والله የጣት ጫፍ ታክል እንኳን ዘንበልካል ማን አዘዘ ዲኑ ቁሩ የኔ የራሴ ነው ማን ጨምራለ ሱብሃንአላህ አደራ ወንድሞቼ በዱንያም ላይ ለፍተን አኺራም ላይ ተጠይቀንበት እሳት ገብተንበት በጣም ከባድ ነው የቢድዓ ጉዳይ በጣም ከባድ ነው አላህ ሱብሃነ ወተዓላ ይላል فاما الذين في قلوبهم زيغ فيتبعون ما تشابه من ابتغاء الفتنه وابتغاء تاويله وما يعلم تاويله الا الله والراسخون في العلم يقولون آمنا به كل من عند ربنا وما يتذكر الا اولو الالباب በቀልባቸው ውስጥ በሽታ ያለባቸውማ ተመሳሳዩን ይዘው ይጓዛሉ በሙስሊሙ ማህበረሰብ መካከል ፍትናን ለመበተንና ለማስፋፋት ሲሉ እንዲሁም ደግሞ ትክክለኛ حقيقه المعنى في النغان داندوچ ደግሞ وما يعلم تاويله الا الله حقيقه المعنى ما نمياقوالنا يا الله اوصافك باوصافكنا مناچو አለን አይደል እንዴ يا الله سبحانه وتعالى اوصافك كيفيه አላችሁ والكيفية لا يعلمها إلا الله سبحانه وتعالى كيفية وچ ደግሞ ከአላህ ውጭ ማንንም የሚያውቃቸው የለም إن لله يدن لله እጃለው እንላለን ይሄ የአላህ መገለጫ ባህሪ ስለሆነ አሜን ብለን እንቀበለዋለን እንመሰክራለን وأما عن الكيفية فلا يعلم أحد إلا الله سبحانه وتعالى ከአላህ ውጭ ያለው ማንንም አያውቅም ስለ كيفية كيفية أوصاف الله سبحانه وتعالى ونؤمن بأن الله على العرش استوى الرحمن على العرش استوى بلن النامن علم لمن لأنه وارد في الكتاب ولأنه وارد في الحديث بقرآن بحديث مثل هذا نكبل علم ولكن علم كيفية لا يعلمها إلا الله سبحانه وتعالى سنه ريتا سنه قهان واقل كالله وجه ما نمم يوك أكير لن. طيب ابتداع في التفسير ترقم بمستطلعي بدعا فترامه عندهم أدادس هكوش محبة وددكم بلو يتلي أي نقراتوك يميامت أكوهنا سوية وراس تنكر وستية كتتنا الله سبحانه وتعالى يطبقنا الله وما يعلم تأويله إلا الله كالله وجه حقيقة المعنى تككلن يا ملك دين من الرداو يميامك ويلم والراسخون في العلم أوكت وست سمت قالوا سوش من دنو مقلج بحرياتو كتبالة يقولون آمنا به كل من عند ربنا الآيات المحكمات والآيات المتشابهات كلهم كالله كالله زندي وردنا كو بلو يا من هذا وندمه توتي قدمت اسلم النبات وتشاتين بين بروبة من قل لي طبق قادر كان الناس الله سبحانه وتعالى للناس الجنة قال جبتوا لنا كوان الناس يسروا تين برسرا كسرا لن يام قال جبال لني ونال الله سبحانه وتعالى الله مؤمن وجنا كو بلو مولو يهون إيمان الله كو بلو مسكرون لنا كوان ይህች መንገድ ጥርሳችን ጥብቅ አድርገን ነክሰን ለንከተላት የምትገባ ይሆነች መንገድ ነች ፍረቁ ህልል ቢዳ ወልዳላላ የውልግድናና የመጣመም የሆኑ ሰዎች መንገዳቸው እንዳንከተል ለንተነቀቅ ይገባናል ኢንሻ አላሁ ተዓላ وهذا اخر ما يسر الله لي ان القيه اليكم في هذه اللحظات المباركه التي جمعت بيني وبينكم على المذاكرة في دين الله سبحانه وتعالى جعل هذه المذاكرة في ميزان حسناتنا وفي كفة حسناتنا يوم لا ينفع مال ولا بنون إلا من أتى الله بقلب سليم اللهم اجمعنا في دار كرامتك يوم القيامة كما جمعتنا في دار الدنيا على المذاكرة في دينك وهذا وبالله التوفيق والسلام عليكم ورحمة الله وبركاته واحسن الله على حسن استماعكم مايك فري ان شاء الله اياك قالوا عند مسليقه سداشوا له كذا بهلا